آمن الرسول بما أنزل إليه من ربه والمؤمنون كل آمن بالله وملائكته وكتبه ورسله لا نفرق بين أحد من رسله وقالوا سمعنا وأطعنا غفرانك ربنا وإليك المصير لا يكلف الله نفسا إلا وسعها لها ما كسبت عليها ما اكتسبت ربنا لا تؤاخذنا إن نسينا أو أخطأنا ربنا ولا تحمل علينا إصرا كما حملته على الذين من قبلنا ربنا ولا تحملنا ما لا طاقة لنا به واعف عنا واغفر لنا وارحمنا أنت مولانا فانصرنا على القوم الكافرين آمن الرسول بما أنزل إليه من ربه መለክተኛው ከጌታው በኩል በተወረደለት መመሪያ አመነ ይላል አላህ Subhanahu Wa Ta'ala والمؤمنون እንደገና ተከታዮቹም በተመሳሳይ መልኩ አመኑ ያው አንሳሮቹም ሙሃጅሮቹም ነብያቸውን ተከትለው ከጌታቸው በተወረደና በተላከላቸው መመሪያ ጠንቅቀው አመነዋል በማለት የምስክር ቃል ይሰጣቸዋል ማለት ነው ሁሉን አመነ ቢላህ እና ነብዩም ተከታዮቹም ሁላቸውም በአላህ በጌታቸው በመኖሩም እንደገና በብቸኝነቱና በሃያልነቱ በመብቱ አምነዋል ወመላእክቲ በመላእክቶችም አምነዋል ያው ከአላህና ከነሱ መካከል ወህይ የሚያገናኙአቸው በሰባቱ ሰማይ ውስጥ የሚገኙ ብዙ ለአልቆ መሳፍርት የለላቸው ንጹሃንና ቅዱሳን የሆኑ መላእክቶች የአላህ ታዛዦችና አገልጋዮች እንዳሉ በሚገባ አምነዋል ይላል ወኩቱቢ ለተለያዩ ነቢያቶች መመሪያ እንዲሆኑአቸው በማሰብ የላካቸውንና ያወረዳቸውንም ኩቱቦች አምነዋልና ተቀብለዋል ወሩሱሊ እንደገና በየዘመኑና በየሀገሩ ለሰው ልጆች መሪና አስተማሪ እንዲሆኑ በማሰብ የመረጣቸውንና የላካቸውን መልእክተኞችም እንደዚሁ አምነዋልና ተቀብለዋል ላኑ ፈርቁ በይነ አሐድ ሚን ሩሱሊ ከአላህ መልእክተኞች መካከል አንዱን ከሌላው አንለይም በሚል እኔ እንደምፈልገው አይነት እምነት መስረተዋል ቀደም ሲል የነበሩት አለል ኪታቦች አንዱ ነብይ ከሌላው እየነጠሉና እየገነጠሉ ነበር እነዚህ ግን አስሐቡ መሐመድ ከመጀመሪያው እስከ መጨረሻው ነብይ ድረስ ያሉት ነብያቶች ሙሉ በሙሉ ተቀበለዋል ይላል እና በዚህ መልክ ነው እንግዲህ እምነታቸው የተመሰረተው ብሎ አላህ ራሱ የምስክር ቃል ሰጠላቸው ማለት ነው وقالوا سمعنا واطعنا በዚህ በተወረደው መመሪያ ውስጥ ያዘዝከውንና የፈለግከውን ነገር ሁሉ ሰምተናል ታዛዥም ለመሆን ተዘጋጅተናል በማለት ቃል ገቡ ወፍራነከ ረብና ወኢለይከል መሲር እስካሁን ባለማወቅ ያጠፋነውና ያጓደልነው ነገር ካለ ለወደፊትም ሰዎች ነንና ምናልባት ከተሳሳትን ጌታችን ምህረትን አድለን ወኢለይከል መሲር በመጨረሻም የሁላችንም መመለሻ ወደ አንተው ብቻ ነው በማለት ቃል ገብተዋል በማለት አላህ Subhanahu Wa Ta'ala ኢማናቸውን መስክሮ ያረጋግጥላቸዋል እንግዲህ የነብዩና የሰሃቦቹ ደረጃ አላህ ዘንዳ ምን እንደሚመስል በግልጽ ያሳያል ያያት አላህ خالق السماوات والارض የሆነ ጌታ ሙእሚኖች መሆናቸውን እሱ እንደሚፈልገው አርካነል ኢማንን በሚገባ አጠናቀውና አሟልተው ያረጋግጡ መሆናቸውን ሸሃዳ ሰጣቸው ማለት ነው እና ይህ የሆነበት ምክንያቱ ከዚህ በፊት ያለችው አያት በምትወርድበት ጊዜ ሊላሂ ማ ፊሰማዋቲ ወማ ፊል አርድ የሚለው አያት ሲወርድ ሰሃቦች ተደናግጠው ነበር ይባላል። ምክንያቱም በሰማያትና በምድር ውስጥ ያሉ ፍጥረታቶች በሙሉ የአላህ ናቸው እሱ እንጂ ሌላ ምንም ባለቤትና ፈጣሪ የላቸውም። በመሆኑም እሱ በፍጥሮቹ የፈለገውን ነገር ማዘዝ የፈለገውን መከልከል ይችላልና ስሩ ያለውን ሁሉ መስራት ግዴታ ነው። እንዳታድርጉ ያለውን ሁሉ መጠንቀቅና መራቅም ግዴታ ነው። ከዚህ መካከል እንግዲህ የማዘዝና የመከልከል ስልጣን የኔ ነውና በዚህ በዲኔ ውስጥ የፈለኩትን ነገር ባዝና በደነግግ ለምን እንዴት መባል አይገባም የሚል ማስጠንቀቂያ አስተላልፎ ነበረ ማለት ነው። እንደገና ደግሞ ሰዎች በቃልና በስም ብቻ ሳይሆን በልባቸው ውስጥ ያለውን ስሜት ሳይቀር እንደሚቆጣጠርም ተጽፎ ነበር ወይም ትብዱ ማፊ አንፉሲኩም አውጥፉ ወሐስብኩም ቢላ በልቦናችሁ ውስጥ ያለውን ስሜት ይፋ ብታደርጉት አደባባይ ብታወጡት ወይም ደግሞ ብትደብቁት በአላህ በኩል ሁለቱም ለውጥ የለውም በምስጥሩም ሆነ በጋዱ ይተሳሰባቸዋል ከኔ የምታመልጡና የምትደበቁበት ሁኔታ የለም በሚልም ጊዜ በጣም ተደናገጡ። እንግዲህ አላህ በይፋ የምንሰራውንና የምናወራውን ቢተሳሰበን ምንም አይደለም፣ ግን በልብ ትርታ በሐሳብ ሁልታ ያለውንም ሁሉ የሚተሳሰበንማ ከሆነ ምኑ እንዳነው በማለት ደነገጡ። ልክ ሰው በልቡ ብዙ ነገር ያደርጋል፣ በሐሳቡ ውስጥ ያረገው የማይችለውን ነገር ሁሉ እንኳን ያስባል። ያንን ባሰበ ቁጥር እንግዲህ አላህ እንደ ወንጀል የሚቆጥረውና የሚተሳሰበው ከሆነ ማምለጫና መሮጫ የለም፣ ምን ሊበቃን ነው? በልባችንማ ስንት ሐሳብ ሲወጣ ሲወርድ ይውላል ያድራል ብለው ነብዩ ዘንዳ መጥተው ጥያቄ ያቀረቡ ይባላል። ይህም በሚያቀርቡበት ጊዜ አቱሪዱን አንተ ቁሉ ከማቃለት በኑ እስራኤል አሉ ነብዩ ተቆጡና፣ እና አላህ ሱብሓነሁ ወተዓላ እንዲህ ቢላችሁ እንድትጠነቀቁ ፈልጎ ነው እንጂ እናንተን ሊያስቸግር አይደለም። በኒ እስራኤሎች አንዳንድ ህግ በሚመጣበት ጊዜ ነቢዩላህ ሙሳ ጋር እየመጡ ወይም ሌሎቹ ነቢይ ጋር ይህ ህግ ከብዶናል እኛ አልቻልነውም ቀይር አሻሽል እያሉ ሲያታርቋቸው እንደነበረው ልታደርጉ ትፈልጋላችሁ እንዴ? አላህ ያለውን አሚን ብላችሁ መቀበል አለባችሁ እንጂ እንደ እስራኤሎች ሰሚዕና ወአጠዕና ማለት የለባችሁም። ሰሚዕና ወአጠዕና በሉ በማለት ተቆጧቸው። ይህ ጊዜ ሌላ ስህተት ፈጸምን ብለው ደግሞ እንደገና ተደናገጡና እሳቸው የሰጧቸውን ምክርና መመሪያ ተቀብለው ሰሚዕና ወአጠዕና ወፍራነከ ረበና እያሉ እንደገና ይህን ዚክር ተያያዙ ተደናግጠው ማለት ነው። ይህ ጊዜ እንግዲህ በቀላሉ መመለሳቸውና መታረማቸውን አላህ ስብሓነሁ ወተዓላ ስለተደሰተበት ነቢዩም ደግሞ በአመራራቸው ብቃት ስላሳዩ ወዲያውኑ ሰዎቹ ሳይሳሳቱ በቀላሉ ወደ መስመር ስለመለሷቸው ሁለቱም ትክክለኛ አማኞች መሆናቸውን መሰከረላቸው። አመነ ረሱል ቢማ ኡንዚለ ኢለይሂ ሚን ረቢ፣ መጀመሪያ አመራር ወሳኝ ነው። ነቢዩ ትክክለኛ የተወረደውን መመሪያ ከልቡ የተቀበለውና ያመነው በመሆኑ ሰዎችንም ከስጠት አዳናቸው። ወልሙሚኑን እንደገና ተከታዮቹ አማኞችም ደግሞ በነቢያቸው የተሰጣቸውን ምክርና መመሪያ ወዳውኑ ተቀብለው ስራ ላይ አዋሉት። ኩሉን አመነ ቢላህ፣ ሁላቸውም በአላህና በመላይኮች በኩቱቦች በሩሱሎች አንዱን ከሌላው ሳይነጥሉ በሚገባ አምነዋል በማለት መሰከረላቸው ማለት ነው። እና ወቃሉ ሰሚዕና ወአጠዕና፣ ነቢዩ በሰጧቸው ምክርና መመሪያ መሰረት ሰሚዕና ወአጠዕና ማለትን ትተው ሰሚዕና ወአጠዕና፣ የጌታችንን ትእዛዝ ሰምተናል፣ ለመቀበልም ደግሞ ተዘጋጅተናል፣ ታዛዦች ነን በማለት ቃል ገቡ። ጉፍራነከ ረበና ወኢለይከ አልመሲር፣ ቀደም ሲል የተሳሳትነውና ያጠፋነው ካለ ለወደፊትም የምንሳሳተው ነገር ካጋጠመን ጌታችን ምህረትህን እንለምንሃለን፣ በመጨረሻ የሁላችንም መመለሻ ወደ አንተ ነው በማለት እጅ ሰጡ። እንደዚህ እስካሉ ድረስ እኔም ደግሞ ማሻሻያ አደርግላቸዋለሁ አለና ላ ዩከልፉላሁ ነፍሰን ኢላ ውስዓሃ፣ ማንኛውንም ነፍስ አላህ ስብሓነሁ ወተዓላ በአቅሟ መጠን ካልሆነ በስተቀር የማትችለውን ነገር አይጭንባትምና አያስገድዳትም ይላል። እና እንግዲህ ቀደም ሲል ወይም ትብዱ ማፊ አንፉሲኩም አው ትኹፉ፣ በነፍሳችሁ ያለውን ስሜት ይፋም ብታወጡት ወይም ብትደብቁትም ይተሳሰባችኋል ሲል በጣም አስጨናቂ ነበር ይህ አይነት አነጋገር። እንደዛ ያልኩት በአቅማችሁ መጠን ማለት ነው ብሎ አብራራው ማለት ነው። አላህ ስብሓነሁ ወተዓላ አንድን ሰው በይፋም የሚሰራውንና የሚያወራውን የሚደብቀውንም ነገር ቢሆን አቅሙ በተፈጥሮ አቅሙ የሚችለው ነገር እስከሆነ ድረስ ነው። እሱ ሊቆጣጠረውና ሊከላከለው የሚችለውን ነገር በግደለሽነት ከሰራ ይጠየቃል። ግን ታቅሙ በላይ የሆነውን ነገር ሳይፈልገው በልቡ አንድ ሀሳብ ይመጣል ይሄዳል፣ ያንን አይመለከተውም። ማንኛውም ነፍስ አላህ አቅሟ የማትችለውን ነገር ሊጭንባት አይሻምና ማለት ነው። እላው ሰአ ማለት እላ ጧቀታ፣ ማንኛውም ነፍስ አቅሟ የምትችለውን ነገር ብቻ ነው የሚያስገድዳትና የሚያዛት፣ ከዛ ውጭ ግን የሚታዘዝ ነገር የለም ማለት ነው። ለሃ ማ ከተበት፣ በመሆንም ማንኛውም ነፍስ ከሰራችሁ መልካም ስራ ድርሻ ይኖራታል። ኸይር በሰራች ቁጥር በዛ በሰራችሁ ኸይር ተጠቃሚና ተመንግስታ ትሆናለች ማለት ነው። ወአለይሃ መከተበት፣ ከመጥፎውም ስራ ደግሞ ሁን ብላ የሰራችሁ ረስታ ተሳስታ ሳይሆን ሁን ብላ አስባ የሰራችሁ መጥፎ ነገር ካለ በዛ ትጠየቃለች። ምክንያቱም ያንን ነገር ለመተው እየቻለች በውስልትናዋ ነውና ያጓደለችው ማለት ነው። ረበና ጌታችን ሆይ በሉ፣ ላቱ አኺድና እኛን አትቆጣጠረን፣ እነዚህና የዘነጋንና አው አክቶና የተሳሳትን እንደሆነ አውቀንና አሁን ብለን አንተ የጠላኸውን መጥፎ አንሰራም ብላችሁ ቃል ከገባችሁ በኋላ ተወቅነንና ከረሳንና ከተሳሳትን ደግሞ በስተቱና በርታታ በኩል አንተ አትቆጣጠረን ብላችሁ ለምኑኝ። ረበና ጌታችን ሆይ በሉ አሁንም ወላ ተህሚል አለይና ኢስረን በእኛ ላይ አቅታቅማችን በላይ የከበደ የሆነ ጫና አትጫንብን። ማለትም በድንጋጌው ያው ቁርአኑ በሚሰጠው መመሪያ መሰረት እንደ በኒ እስራኤሎች ከባድ የሆነ ግዴታ እንዳትጭንብን። ለምሳሌ ነጃሳ ነገር ልብሳቸውንም ሆነ ሰውነታቸውን በሚነካ ጊዜ በማጠብ ሳይሆን የተነካውን ክፍል ቆርጦ በመጣል ነበረ የምትጠሩት ይባላል። እና ተውባ ሲያደርጉ ደግሞ ወንጀል ፈጽመው ከባድ ወንጀል ከሆነ ነፍሳቸውን ለግድያ በማቅረብ ነበረ የሚማሩት ይባላል። እንደዚህ አይነት ነገር እንዳትጭንብን ብላችሁ ለምኑ ይላል። ቲምር ያስተምር እንደሚባለው ቲምር ስለፈለገ መጀመሪያውኑ ዱዓውን ያስተምራቸዋል። እንዲህ ብላችሁ ብትለምኑኝ እሰማችኋለሁና እቀበላችኋለሁኝ ማለት ነው። ረበና ጌታችን ሆይ ወላ ተሐሚልና ማ ላ ጣቀተ ለና ቢህ በማንኛውም ሁኔታ አቅማችን የማይችለውን ነገር በኃይል አትጫንብን በሉ። ያው በአቅማችን መጠን እዘዘን ማለት ነው። ዋዕፉ አና ያንኑ የምንችለውንም ደግሞ ድንገት ድክመት ካሳየንና ካጓደን እለፈን። ወግር ለና ማረንና ይቅር በለን። ወርሐምና እዘንልንና እራራልንም በሉ። አንተ መውላና የእኛ ዋቢና ደጋፊያችን አንተ ነ። ፈንሱርና አለልቀውሚል ካፊሪን ታዲ በሆኑት ወገኖች በጥላቶቻችንም ላይ ደግሞ እርዳንና ዲር አቀዳጀን ብላችሁ ለምኑኝ። እነዚህን ሁሉ አቤታዎች እስካቀረባችሁ ድረስ እኔ ደግሞ ለመቀበልና ያላችሁትን ነገር ለማድረግ ዝግጁ ነኝ በላቸው ይላል። بسم الله الرحمن الرحيم ألف لام ميم الله لا إله إلا هو الحي القيوم نزل عليك الكتاب بالحق مصدقا لما بين يديه وأنزل التوراة والإنجيل من قبل هدى للناس وأنزل الفرقان إن الذين كفروا بآيات الله لهم عذاب شديد والله عزيز ذو انتقام إن الله لا يخفى عليه شيء في الأرض ولا في السماء هو الذي يصوركم في الأرحام كيف يشاء لا إله إلا هو العزيز الحكيم هو الذي أنزل عليك الكتاب منه آيات محكمات هن أم الكتاب وأخر متشابهات فأما الذين في قلوبهم زيغ فيتبعون ما تشابه منه ابتغاء الفتنة وابتغاء تأويله وما يعلم تأويله إلا الله والراسخون في العلم يقولون آمنا به كل من عند ربنا وما يذكر إلا أولو الألباب ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب ربنا إنك جامع الناس ليوم لا ريب فيه إن الله لا يخلف الميعاد سورة آل عمران مدنية وآياتها مئتان آل عمران مدينة يورد جمعرا بموان ستتاوك هلت متوى أنكسو الشالوبة النابت أمر الجمكم ببالوثنا يشري آدن الجاجو الشن بسفيو كذكبو دمعرا فجة عندوان الشمالتنا وقد استعملت هذه السورة الكريمة على ركنين همين النها اللي يتكرت يمستا اتشوكم نظروج بنورو هلت تنها اتشوي بالا እና እነዚህ ሁለት መሰረታዊ የሆኑ ነጥቦች አንደኛ እንደ መካ ሱራዎች በተውሂድ ነጥቦች ላይ ትኩረት ታደርጋለች። በአላህ ሱብሃነሁ ወተዓላ መኖርና ብቸኝነት በሚገባ ታተኩርበታለችና ይሄንን በሚመለከት ስለሚነሱ ጥያቄዎች ሁሉ መልስም ትሰጣለች ማለት ነው። ሁለተኛ ደግሞ የሸሪዓ ነክ የሆኑ ነገሮችን ማለትም መመሪያና ደንቦችን የሥራ አትሥራ የሚለውን ነገር በሰፊው ተመለከታለች። የመዲና ሥራዎች በዚህኛው ዘርፍ ልዩ ትኩረት አላቸውና ማለት ነው። እና የመጀመሪያውን ነጥብ በሚመለከት ፈቀር ጃአቲል አያቱል ከሪማ ለኢትባቲል ወህዲያንያ የአላህ ሱብሃነሁ ወተዓላ መንወርና በአምልኮት ብቸኛ ጌታ አጋር የሌለው መሆኑን በሚገባ ታተኩራለች። ወኑዋ በተጓዳኝም ስለ ነብዩ ነብይነት አለይሂ ሰላቱ ወሰለም ታረጋግጣለች። ወይትባጅ ሲልክ ቁርአን ቁርአን ደግሞ በትክክል መለኮታዊ ቃል መሆኑንም እንደዛው አረጋግጣለች ማለት ነው። ወረድ ያለሽ ዋድ እንደዚህ ይጥሩ አሩን ኪታብ አይሁዶችና ክርስቲያኖች ስለ ቁርአንና ስለ ነብዩ መሐመድ ትክክለኛ አይደሉም ለማለት የሚተነዝሯቸውን አሉባልታዎች ሁሉ በማክሸፍ ልዩ ሚና ይኖራታል ለማለት ነው። እና ቀደም ሲል ያለፈችው ሱረቱል በቀራ ከአለል ኪታቦች በተለይ በይሁዶቹ በኩል ልዩ ትኩረት ሰጥታ ብዙ ደባዎችንና ተንኮሎችን እንዳጋለጠችና እንዳስጠነቀቀች ሁሉ ይህች ደግሞ በተራዋ ስለ ሁለተኛዎቹ ቡድኖች ማለትም ስለ ክርስቲያኖች አንስታ በነቢዩላህ ኢሳና በተልኳቸው አካባቢ የፈጠሩትን ችግርና የሚያደርጉትን ውዥንብር በማክሸፍ ልዩ ሚና ትጫወታለች ማለት ነው። እና የእነሱን ጉዳይ በማስመልከት ወደ ግማሽ የሚገመተው ክፍሏ ያተኩርበታል ማለት ነው። አብዛኛው ክፍል በዚሁ በነሳራዎች ጉዳይ ዙሪያ የሚሽከረከር ሆኗል ማለት ነው። እና በዚህም ውስጥ እንግዲህ እነሱ ነቢዩላህ ኢሳን አንድ ጊዜ ሲያስተኛቸው የጌታ ልጅ ነው፣ በሌላ ጊዜ ራሱ ጌታ ነው፣ እንደገና በሌላ መልኩ ደግሞ ሳሊስ ሰላተቲን ጌቶች ማለት ሶስት ነገሮች ናቸው፣ ከነዛ አንደኛው አባል ነው በማለት የሚፈጥሩትን ሁሉ አባባል ከንቱ መሆኑን ታጋልጣለች ማለት ነው። እና እያንዳንዷ ነጥብ ደግሞ በማያሻማ መልክ በማስረጃ እያደገፈች ነው መልስ የምትሰጠው ማለት ነው። ወቢካሰቱ ፊማ የተአለቁ ቢሸእኒ መርየመ ወኢሳ፣ እንደገና ነቢዩላህ ኢሳ እናታቸው መርየም ናቸውና መርየምንም በሚመለከት የሁዶችም ሆነ ነሷራዎቹ ተሳስተውባቸዋልና ስለሳቸው ማንነት በተጨማሪ ትገልጣለች። ወጃአት ሚን ሀዘ ረድ ልሐዚም ባዕዱ ልኢሻራት ወተቅሪያት ልልየሁድ፣ ዋናው ትኩረቷ በነሷራዎቹ ላይ ቢሆንም እግር መንገዷን ደግሞ ስለ የሁዶችም ተንኮል አልፋ አልፋ መጥቀሷ አይቀርም ማለት ነው። ወታጅር ልሙስሊሚነ ሚን ከይዲ ወደ ሳኢት አህል ኪታብ፣ እና በሁለቱም ቡድኖች በኩል እንግዲህ የተለያዩ ትኩረት ያደረገችበት ምክንያቱ ሙስሊሞችን በሁለቱም አለል ኪታቦች በኩል እንዳይዘነጉና እነሱም የሃይማኖት ሰዎች ናቸውና ብዙ አይጎዱም ብለው እንደ ቀላል እንዳይገምቱ አደገኛ መሆናቸውን ለመጠቆምና ለማንቃት ነው ማለት ነው። አመሩክኑ ታኒ ስለ ሸሪዓ የተባለው ዘርፍ ደግሞ ፈጠርተናው ለልሐዲሱ አን ባዕድ ልአሕካም ሸርዕያ፣ የሸሪዓ ነጥቦችን በሚመለከት አንዳንድ አስፈላጊና መሰረታዊ የሆኑትን ነገሮች ገልጻለች። ከፈርድየት ልሐጅ ወልጅሃድ፣ ሐጅ ግዴታ የተደረገው በዚቹ ሱራ ውስጥ ነው ማለት ነው። እንደገና ደግሞ ሃይማኖታዊ ጥቃት በሚሰነዘርበት ጊዜ ሃይማኖቱን ለማስከበር በገንዘቡም ሆነ በህይወቱ መስዋዕት በመክፈልና በመታገል መሰለፍ ያለበት መሆኑን እያንዳንዱ ሙስሊም የምትመክረውና የምታስተምረው ይህች ሱራ ነች ማለት ነው። እንደገና ስለ ሪባ ጉዳይ፣ ስለ ኢኮኖሚያዊ ጉዳይ በማንሳት ደግሞ በወለድ መስራት በእስልምና በእጅጉ የተጠላና የተከለከለ መሆኑንም የምትገልጸው ይህች ሱራ ናት። በተጨማሪ አልበቀራም ብታነሳውም ማለት ነው። ወሁክሚ ማን ዘካት፣ እንደገና ደግሞ ዘካ ወጅቦበት ሲያበቃ የሚከለክል የሆነው ሰውዬ በእስልምና አመለካከት ምን እንደሚባል ትገልጻለች ማለት ነው። በጣም ከባድ ጥፋተኛና ስህተተኛ መሆኑን ገልጻ ታስጠነቅቃለች። ወቀርጃ አልሀዲቱ ቢልኢሳቢ አን ልገዘዋቲ ከገዝወቲ በድርን ወገዝወቲ ኡሑድ፣ እና ጅሃዱን በሚመለከት ማዘዝ ብቻ ሳይሆን በገቢርም የተደረጉትን እንቅስቃሴዎች ትተርካለች። በተለይ ስለ ሁለቱ ታላቅና ታዋቂ ዘመቻዎች በድርና ኡሑድ የሚባሉት ነቢያችን ተሂጅራው በሁለተኛውና በሶስተኛው ዓመት ያካሄዷቸው ጦርነቶች እንዴት እንደነበሩና ምን አይነት ውጤት እንዳመጡ በታሪኩ መልክ ትቀርጸዋለች ማለት ነው። በጣም ትልቅ ትምህርት አዘል የሆነ ክስተት ነበረና እና ወድሩስ ለዚ ተለቃ አልሙእሚኑነ ሚን ቲልከ አልገዘዋት፣ ከነዛ ዘመቻዎች አማኞቹ ያገኟቸውን ትምህርቶችም ለተከታታይ ትውልድ በተመሳሳይ መልኩ ያገለግሉ ዘንድ ትገልጻለች ማለት ነው። ፈቀዲም ተሰሩፊ በድሪን፣ በድር በመጀመሪያው ዘመቻ ላይ ባልተጠበቀ አስደናቂ በሆነ መልኩ ድል ሲቀዳጁ፣ ወሁዚሙ ፊ ኡሑድን፣ ኡሑድ ላይ ደግሞ እንደዛው እንደተለመደው ውጤት እናመጣለን ሲሉ ባላሰቡት መልክ በጥላት እንደታየሉና የተወሰነ ጉዳት እንደደረሰባቸው ሙሉ በሙሉ ተሸንፈዋል ባይባልም እንኳ ማለት ነው። እና የዛ አይነት ችግር ሊያጋጥማቸው የቻለው የነቢዩን አለይሂ ሰላቱ ወሰላም መመሪያ ባለማክበራቸው ነው። ማለትም የተወሰነው በአንድ ግንባር በአንድ አቅጣጫ የተመደበው ኃይል ነብዩ የሰጡትን መመሪያ ቸል ብሎ በመሄዱ በዛ ሰበብ ነው አላህ ተቆጥቶ ለእንደዛ አይነት ስህተት የዳረጋቸው ማለት ነው። ወሰሚዑ ባዲላ ሲመቲ ምን الكفار والمنافقين كثيرا من كلمات الشهادة والتفضيل ዱንያ የደረሰባቸው ችግር ቢሆን ለጊዜው ችግር ይሁን እንጂ በውጤትና በዘለቄታው ለነሱ ትምህርት ሰጭ ጠቃሚ ነገር ነበር። ምክንያቱም በዛ አጋጣሚ በደረሰባቸው ጥቃት ከሃዲዎቹና በእነሱ መካከለም ተሰግስገው የነበሩት ሙናፊቆች በጣም ከፍተኛ ደስታ የተሰማቸውና ማንነታቸው የተጋለጠበት አጋጣሚ በመሆኑ ጠቅሟቸዋል። ለወደፊትም ደግሞ የዛ አይነት ስህተት እንዳይደግሙ ትምህርት ሸምተውበታል ማለት ነው። فأرشدهم تعالى إلى الحكمة من ذلك الدرس إن يدعين التمرت يستبت مسترون قلت والله الشوال ولا في سياو ذرذرو إن دمي مدعه اللهم على ذنب إن الذي زيو بسطة الشو إن ينبي مفكار بمتأسى الشو سيوان شكرو يمتعبات الشو بهدية ديقمو منافق وشن كمكاكلا الشو منتر ولما وتعثنو إن بجزاب باكات أمو شكر مسطة سيقبات الشو يكهون والي ኛላቸውን አንሰማ ብለው ይያሉ ሲስቁና ሲታለቁ ማንነታቸው እንድታወቅ አድርጓል ማለት ነው። ከማታ ከተላያቱል ከሪማ በተፍሲል ያኒ ንፋቂ ወል ሙናፊቂን ከዚሁ ጋራ በማያያዝ ስለ ሙናፊቆችና ስለ ንፋቅ ተግባራቸው በሰፊው እንደተናገረች ሁሉ ማለት ነው። ወመውቂፉሁም ሚን ተስቢቲሂም ሚል ሙእሚኒን ሙእሚኖቹ ዲናዊ ግዴታቸውን ለመወጣት እነሱና ሲንቀሳቀሱ እነሱ ግን ቢችሉ በቀጥታ ካልሆነ በተዘዋዋሪ መንገድ የሙስሊሞችን ሞራል ወደ ኋላ በመገፈትና በማዳከም ለጥላት ጥቃት እንዴት ያጋልጧቸው እንደነበረ ሐዋሳና ተስተነቅቃለች ማለት ነው። ثم ختمت بالتفكر والتدبر في ملكوت السماوات والارض ከዛ ወደ ማጠቃለያው አካባቢ ሙእሚኖች ስለ አላህ ምንነትና ማንነት ስለ ተውሂድ ጠቃሚነት ይረዱ ዘንዳ በሰማያትና በምድር በውስጥና በዙሪያቸው ያሉትን ፍጥረታቶች በአንክሮ እንዲመለከቱና እንዳስተውሉ አስተውታለች ማለት ነው። የአላህን ታላቅነት የሚያቀው አንድ ሰው የፍጥረታቶችን ሁኔታና ይዘታቸውን በጥሞና ሲመለከትና ሲያስተውል ነው ማለት ነው። እንግዲህ ሰባት ሰማያትን ያለምን መደገፊያና ማንጠልጠያ ፀሐይን፣ ጨረቃን፣ ሌትን፣ ቀንን፣ ምድርን፣ ሰማይን፣ ባህርን፣ የብስን እንግዲህ ነፍሳት፣ እንስሳት የተባለን ሁሉ ፍጥረታት ያለንግረዳትና አስተባባሪ ብቻውን የፈጠረ ጌታ ምን ያህል ኃያልና ጥበበኛ መሆኑን ለማወቅ ያስገነዝባል። እነዚህን ሁሉ ነገሮች በሐሳቡ ወይም በህሊናው መዳሰሱ ማለት ነው። ወደር ከተመት ቢዝክር ጂሃዲ ወል ሙጃሂዲን በመጨረሻም አካባቢ የሃይማኖታዊ ትግልንና የታጋዮችን ሁኔታ በማውሳት ሙእሚኖች ለእምነታቸው ነክተውና ጠንክረው እንዲታገሉና ከጥላቶቻቸው ጥቃት እንዲከላከሉ አጥብቃ በማስተዋወቅ ተደመድማለች ማለት ነው። እና ተራው እንግዲህ ቀድም እንደተባለው ስለ ነሳራዎች ነውና ገና ከመግቢያው አካባቢ ከዚሁ ትጀምራለች ማለት ነው። ክርስቲያኖቹ ስለ ነብዩላህ ኢሳና ስለ እናታቸው በጣም ያልተጠበቀ የተምታታ አመለካከት ስለነበራቸው በወቅቱ ነግራን የሚባል አካባቢ የአረብ ክርስቲያኖች ነበሩ። እና እነዚያ ክርስቲያኖች ነብይ አዲስ ነብይ መጣ ማለትን ሲሰሙ መዲና ነብዩ ጋር መጡ ይባላል። አዲስ ነብይ መጣል ስለናንተ ኢየሱስ የተለያየ አመለካከት አለው እንደናንተ የጌታ ልጅ ነው ወይም ጌታ ነው የሚለውን አይቀበልም እንደኛ አይነት ነብይ ነው እና የጌታ ባሪያና አገልጋይ ነው ይላል ማለትን ሲሰሙ የማ የኛን ሃይማኖት የሚያናጋ ነው አሉና ሊከራከሯቸው መጡ ይባላል። እና እንደሚባለው በጣም ብዙ ሆነው ነው የመጡት። ወደ 60 ሰው ነው የመጣው። ከነዛ መካከል 14 የሚሆኑት የሀገር መሪና አለቃዎች ናቸው ይባላል። ከነዛ መካከል ደግሞ 3ቶቹ የሀገሪቱ ወሳኝ ኃይል የሚባሉት አንደኛው ባለስልጣናቸው፣ ሌላው ደግሞ የባለስልጣኑ አማካሪ፣ 3ኛው አሊማቸው ነበር ሃይማኖት መሪያቸው። እና እነዚህን ሁሉ ያካተተ ትልቅ ቡድን መጣላቸው ማለት ነው ነብዩ ሊከራከር። እና የባለስልጣናቸው አብዱል መሲህ ይባል ነበረ፣ ገብረ ኢየሱስ እንደማለት ነው። ሌላው ደግሞ አማካሪ የተባለው አይሃም ይባል ነበረ። እንደገና አቡ ሐሪስ ኢብኑ አልቀማ የተባለው ሊቃቸው ወይም የሃይማኖት መሪያቸው በአባታቸው ነበረ ማለት ነው። በቀዲሙ ዓለም ነብዩ ሰለላሁ ዐለይሂ ወሰለም እነዚህ ሁሉ እንግዲህ ባለ ስልጣናቶች አጃቢዎቻቸው ጋራ ነብዩ ጋር ነብዩ ለመከራከር መጡ ተዘጋጅተው ማለት ነው። ፈተከለመ منهم اولئك الثلاثه معه እና እነዚህ ሶስቱ አለቃዎች ነብዩ ጋራ በተራ በቅደም ተከተል ያላቸውን አመለካከት ተናገሩና አስረዱ። ወቃሉ ታረተን ኢሳ ወላህ ስለ ክርስትና እምነት ለማስረዳት ሲሞክሩ የተምታታ ሐሳብ አቀረቡ ማለት ነው። ወጥሮውንም ያው የተምታታ ነገር ነውና ባንደኛው ንግግር አላህ ፈጣሪ ነው ራሱ ኢየሱስ የሚል ነገር ተሰነዘረ። በሌላኛው ደግሞ እና የፈጣሪ ነው ስለሚለው እንደማስረጃም ያቀረበው ነገር ያነው ይህል መውታ ሙታንን ያድን ነበረ ከፈጣሪ ሌላ ያለ ሙታን አያድንም የሚለውን እንደማስረጃ ተከሰና ያው ቁርአን ወህይል መውታ ቢኢድኒላህ የሚል ጥቅስ ስላለው ያንተም ቁርአን ራሱ ይሄን ያደርከዋል ብሎ ለመከራከር ሞከረ። በሌላ ጊዜ ደግሞ ሌላኛው እብኑላህ ያ አላህ ልጅ ነው የሚል ሐሳብ አመጣ። ያው ራሳቸውን በራሳቸው ያፈረሱ ሊመጡ ነው ማለት ነው። እና ያ አላህ ልጅ ነው ለሚለው እንደማስረጃ የተጠቀመበት ደግሞ የሰው አባት አለመኖሩ ያው መርየም ድንግል ጥብቅ ነበረችና እሷ በጌታ ፍቃር ነው ጸንሳ የወለደችው። ስለዚህ የሰው ወይም የጅን አባት ከሌለው ድረስ ያው የጌታ ልጅ ነው ማለት ነው የሚለው መደምደሚያ አመጣ ማለት ነው። ሌላኛው ደግሞ ታሊቱ ሰላታ ያው ጌቶች ማለት ሶስት አካል ተጣምረው ነው ከሶስቱ አካል አንዱ እርሱ ነው በማለት ተከሰ። ለዚህም እንደማስረጃ የተጠቀመበት አላህ ሲናገር ፈአልና ከዳ ወቁልና ከዳ እንዲያደረግን እንዲያልን እያለ በብዛት ይናገራል። ይህም እንግዲህ አንድ ብቻውን አለመሆኑን ያመለክታል በማለት አስረዳ ማለት ነው። እነዚህን ሁሉ አባባሎች ነቢያችን በጥሞና ካዳመጡና ከተከታተሉ በኋላ እያንዳንዱ መልስ ሊሰጡ ነው ማለት ነው። ወለው ካነ ዋሂደን ለቃለ ፈአልቱ ወቁልቱ ብቻውን ቢሆን ኑሮ እንዲያልኩኝ እንዲያደረግኩኝ እያለ ይናገር ነበር እንጂ እኛ እንዲያል እንዲያደረግን አይልም ነበር አለ። እንግዲህ ሁላቸውም ሹብሃ ማመሳሰያ ነገር አላቸው ማለት ነው። ለነሱ እንደ ማስረጃ ይጠቅመናል መስሏቸው ነበረ። ፈቃለ ለሁም ረሱሉላህ ሰለላሁ ዐለይሂ ወሰለም የነሱን ካዳመጡ በኋላ የአላህ መልእክተኛ በተራቸው ተነሱና መልስ ለመስጠት እንዲህ አሉ። አለስቱም ተዕለሙና አነ ረበና ሐዩ ላ የሙት አሉ። ለመሆኑ እናንተ የእኛና የሁላችንም ጌታ ሕያው የሆነ ጌታ ምንጊዜም የማይሞት የማይወገድ መሆኑን ታውቁ የለም እንዴ አሏቸው። አዎን አሉ። وأن عيسى يموت ኢየሱስ ግን እንደሚሞት ታቃላችሁ አትክዱም አሏቸው። አዎ እንደውም በነሱ አባባል ሙቷል ያው ተሰቅሏል ሙቶ ያቃል ስለሚሉ ሊክዱት የማይችል ነገር ላይ መጡ። አዎ እሱማ ይሞታል አሉ። ታዲያ ጌታ አይሞትም ይላል ባንድ በኩል በሌላ በኩል እሱ ጌታ ነው ካልን መልሶ ይሞታል ማለት አይሆንባችሁም እንደ በማለት በቀላሉ ቁጭ አደረጓቸው ይባላል። ከዛ በኋላ ቀጠሉበት ታላ አለስም ተዓለሙን አንሁ ላ ይኩኑ ወለዱን ኢላ ወይሽዩ አባ ደግሞ አንድ ልጅ የምንም ነገር ልጅ ይሁን አልጅ አባቱን የሚመስል መሆኑን ትክዳላችሁን አሏቸው። አንክድም አሉ። ያው የሰው ልጅ ሰው ነው የጅን ልጅ ጅን ነው የእንስሳ ልጅ እንስሳ ነው ከዛ ውጭ ሆና እንደ ልጅ አሏቸው። አይሆንም ስለዚህ የጌታ ልጅ ከሆነ ያው እሱም የአባቱን ባህሪ መውረስ አለበታ ጌታን መምሰልና መተካት አለበት ከጌታ የተለየ ባህሪ ሊኖረው አይገባም ማለት ነው ሲሏቸው አሁንም ማጣፊያው አጠራ ይባላል። ቃሉ በላ አሁን እክ ነው በማለትም ተቀበሉት። ይህን ነው ታላ አለስቱም ተዕለሙና አነ ረበና ቃኢሙን አላ ኩሊ ሸይ የክለኡ ወያፈዝሁ የርዝቁሁ ጌታችን ደግሞ ማንኛውንም ነገር ተፈጠረበት ዕለት አንስቶ እስከ መጨረሻው ድረስ የሚቆጣጠረውና የሚያስተዳድረው የሚመግበው መሆኑን ታውቃላችሁ አይደለም እንዴ? ያው ሰማይን ፈጥሮ እንዳይወድቅ በአየር ላይ አንጠልጥሎ አስቀምጦታል። ምድርንም ባለበት መልኩ አዘጋጅቶ የማያቋርጥ አገልግሎትን እንዲሰጥ አድርጓል። ፀሐይንም ጨረቃንም በተመሳሳይ መልኩ መድቧል። ታዲያ ይህን ሁሉ የሚያከናውነውና የሚሰራው እርሱ መሆኑን ታውቁ የለም እንዴ? ኢየሱስ ከእነዚህ ሁሉ ስራዎች ምንም ድርሻ እንደሌለው ታውቃላችሁ። ታዲያ እንዴት ጌታ አላችሁ ሲሏቸው አሁንም እንደዚሁ አፈሩበት ይባላል። ከዛም በመቀጠል እንደገና ጌታ ደግሞ የማይበላ የማይጠጣ የማይተኛ ወሽንት የማይወጣ መሆኑንም ታውቃላችሁ ይመስለኛል አሏቸው። እና ኢየሱስ ግን እኔ እስካወቅኩት ድረስ እንደ ማንኛውም ሰው የሚበላም የሚጠጣም የሚተኛም ሽንት የሚወጣም መሆኑን ነው የማውቀው። ይህን ትክዱታላችሁ ሲሉ አንክድም አሉ። ታዲያ ምን ላይ ነው ጌታ ነው የምትሉት? በእነዚህ ሁሉ ባህሪያቶች የተለያየ እስከሆነ ድረስ ባንዲት ባሪያቶች ሁሉ እኛን ሰዎችን እንጂ ጌታን የሚመስል አይደለምና ስለዚህ አብዱላህ ወረሱሉሁ እኔ ተራ ሰው ነው አላልኩም። ልክ አላህ ስብሐነሁ ወተዓላ ከመረጣቸውና ከወደዳቸው ታላላቆች ነብዮች አንዱ ነው ብዬ ነው የማምነው። ከዛ በላይ አልፋችሁ ግን ጌታ የጌታ ልጅ የምትሉት ነገር በምንም አይነት ሊሆን አይችልም በማለት አስረዷቸው ይባላል። ይሁን እንጂ እነሱ ግን ትዕቢት ስለያዛቸው በመረጃ ደረጃ ተከራክረው ለማሸነፍ ያቅታቸውም በጊዜው አምነናል ብለው ለመቀበልም አዳግቷቸው ነበረ ይባላል። እና በዚህ መልክ አሳፍረው መለሷቸው። ይህንን አባባል እንግዲህ ለማጠናከር አላህ ስብሐነሁ ወተዓላ እነሱ ያነሷቸውን ጥያቄዎች በማስመልከት ይህንን ሱራ ወዳውኑ ቀጥሎ አመጣላቸውና እሳቸው ያሉትን እንደ መነሻ በማድረግ በሚገባ አስፋፋው ማለት ነው። አሊፍ ላም ሚም አላሁ አዕለሙ ቢሙራዲ። በዚህ እና ይህን በመሰሉ አባባሎች ካሁን ቀደም አልበቀራ ላይ እንዳለፈውና ወደፊትም በተመሳሳይ መልኩ እንደሚመጣው ሁሉ ልዩ ትርጉም ከመስጠት ይልቁንስ አላህ ይወቅ ብሎ ማለፉ ይመረጣል ማለት ነው። እና ዋናው ምስጢሩ አረቦቹ በዛ ወቅት ወለው ሽና ለቁልና ሚትል ሀዛ ይሉ ነበረ። ለማንፋታት ይህን ያልተማረውን ህዝብ ነቢዩ አለይሂ ሰላቱ ወሰላም የአላህ መልእክተኛ እንዳልሆኑና ቁርአን እንዳልወረድላቸው አድርገው ለመግለጽ ሲሞክሩ እሱ እኮ በተፈጥሮ አፈጮሌ ነገር ስለነበረ እንዲሁ ዝም ብሎ ግጥም እየገጣጠመ ቁርአን ወረደልን እያለ ሊያወናብር ነው እንጂ እኛም ብንፈልግ ኑሮ የእሱ አይነት ዜማ እያዜምንና እየገጣጠም ባብናወናብድ አያቅተንም ነበር ይሉ ነበር። እና ይህን አባባላቸውን ለማክሸፍና ለማምከን አላህ ስብሐነሁ ወተዓላ እንግዲያውማ እንደምትሉት ከሆነ ሞክሩ ውሃ የውላችሁ እናንተ ከምታቋቸው ፊደሎች ውጭ አይደለም መሐመድ የሚያመጣው ነገር የአረበኛ ፊደሎች 28 ናቸው። ከነዛ መካከል ለምሳሌ እነ አሊፍ እነ ላም እነ ሚም የመሳሰሉት ተቀምረውና ተደምረው እነዚህ ናቸው ቁርአን ሊሆኑ የቻሉት በአላህ ፍቃድ። እናንተም ታዲያ ከፊደሎቹም አንዷም የማታቋት እንግዲያ ወይም በአዲ የሆነች ፊደል የለችምና ከእንዲህ አይነቶቹ ፊደላቶች ገጣጥሙና ልክ እንደምትሉት የእሱ አይነት ቁርአን አምጡና ተወዳደሩታ በማለት ጋብዞ እነሱን ለማፋጠጥና እንደማይችሉ ለማጋለጥ የተጠቀመበት አነጋገር ነው ይባላል። እና ከዚሁ ሱራ ላይ ወደፊት ያው እንደሚጠቅሰው ቁርአን ሁለት አይነት መልክ ይኖረዋል ማለት ነው። አንደኛው እና አብዛኛው ክፍሉ ግልጽ የሆኑ ሀሳቦች አሉ። ማንኛውም አረብኛ ቋንቋ የሚያቅሰው የማያሻማ የሆነ መልእክት ያስተላልፋሉ አብዛኛዎቹ ማለት ነው። አልፎ አልፎ እንደዚህ አንዳንድ ምዕራፍ መግቢያ ላይ እንግዳ የሆኑ ቃላቶች ይገኛሉ። እነዚህም እንግዲህ ሙተሻቢ በመባል ይገለጻሉ። ወደፊት ራሱ እንደሚለው ዙ ሱራ ላይ ነው ለዚህ ነገር መልስ የሚሰጥበት ማለት ነው። እና እነዚህ ሀሳባቸው ግልጽ ያልሆኑት አላህ ስብሓነሁ ወተዓላ ሙእሚኖችን ኢማናቸውን ለመፈተንና ከሃዲዎችን ደግሞ የሚያወሩት ነገር ውሸትና ውዥንብር መሆኑን ለማጋለጥ የተጠቀመባቸው ናቸው ማለት ነው። አላሁ ላ ኢላሀ ኢላ ሁወል ሐዩል ቀዩም። አላህ የተባለው ጌታ ያው ብቸኛና ትክክለኛ አምላክ ማለት ነውና ትርጉሙ ላ ኢላሀ ኢላ ሁ ከእርሱ በስተቀር የእሱ አኳያና ጓደኛ ወይም የስልጣን ተካፋይ የሚሆን ሌላ ተጓዳኝ የሌለው ብቸኛ ጌታ ነው። አልሐዩል ቀዩም እና እሱም ደግሞ ሙሉ የሆነ ህይወት ባለቤት ነው። ህይወቱ እንደ ሌሎቹ ፍጡሮች ህይወት አይደለም። ከጊዜ በኋላ መጥቶ ከተወሰነ ጊዜ በኋላ የሚጠፋና የሚከስም ህይወት አይደለም ማለት ነው። ከፍጡሮቹ እንግዲህ የሚለይበትን አንዳንድ ነጥቦች ለመጥቀስ ፈልጎ ነው። የሌሎቹ ነገሮች ህይወት መጀመሪያ አልነበረም፣ ከጊዜ በኋላ እሱ ያመጣውና እንደገና ደግሞ በተለያዩ ጠንቆች ሲተላከፍ ከቆየ በኋላ በመጨረሻም የሚጠፋና የሚወገድ የሚለወጥ ነው። የአላህ ህይወት ግን መጀመሪያም ከዘመንም ከቦታም በፊት የነበረ ነው፣ አሁንም ያለ ነው፣ ወደፊትም የሚቀጥል ነው እንጂ ህይወቱ ከጊዜ በኋላ መጥቶ ከጊዜ በኋላ የሚሄድ የሚለወጥ ወይም የሚደክም የሚታመም የሚያረጅ የሚሞት ህይወት አይደለም ያለው ማለት ነው። ሙሉ የሆነ ፍጹም ህይወት ባለቤት ነው። እና የሌላው ህይወት እንግዲህ ከማጠሩ ከመበጣጠሱም በዛውም ባለችበት እድሜዋ እንኳ የተሟላ ሁልጊዜ ደስተኛ ጤናማ የሆነ ህይወት የለውም። ማንኛውም ፍጡር አንድ ቀን ይታመማል፣ አንድ ቀን ይድናል፣ አንድ ቀን ይበረታል፣ አንድ ቀን ይደክማል፣ አንድ ቀን ያረጃል፣ አንድ ቀን ይጎብዛል። የዚህ አይነት እንግዲህ ውጣ ውረድ ውስጥ ነው ያለው ማለት ነው። የአላህ ህይወት ግን ምንም አይነት እንከንና ጠንቅ የሌለው መነሻና መድረሻው የማይታወቅ ሰፊና ሙሉ የሆነ ህይወት ባለቤት ነው ማለት ነው። ሌላው ቀርቶ ካሁን ቀደም ባልበቀራ ላይ እንዳለፈው ላተፉዙሁ ሲነቱ ወላ ነው እንቅልፍና እንግሊዛ እንኳን ህይወትን ከሚያዳክሙና ከሚያፋዝዙ ምክንያቶች አንዱ በመሆኑ በዛ ደረጃ እንኳን እንቅልፍና እንግሊዛ አይደርስበትም ብሏል ማለት ነው። የዚህ አይነት ህይወት ባለቤት ነው። ታዲያ እናንተ አሁን ኢየሱስ ጌታ ነው ወይም የጌታ ልጅ ነው በሚትሉ ጊዜ የሱ ህይወት ከዚህ ጋር ይሄዳል ወይ? ጌታ ነው ከተባለ ህይወቱ ከጥንት ጀምሮ ያው የመጣ ወደፊትም የሚቀጥል የማይሞት ነው ማለት ትችላላችሁን? በማለት እዚሁ መልስ ሊሰጣቸው ነው ማለት ነው። እና የሱ ህይወት እነሱ እንደሚሉት እንዳውም በጥላት ተቀጥቶ ተገድሎ ተነስቷል ነው የሚሉት። ይህ ከሆነ የሙሉ ህይወት ባለቤት አይደለምና ጌታ ሊሆን አይችልም ማለት ነው። አልቀዩም ማለት ደግሞ ሁሉን ነገር እንደፈጠረው ሁሉ ያንን የፈጠረውን ነገር ሁሉ በየጊዜው የሚቆጣጠርና የሚያስተዳድር የዓለም ተቆጣጣሪና አስተዳዳሪ ማለት ነው። አሁንም ይሄ ነብዩላህ ኢሳ በዚህ መልክ ቢወሰድ የዓለም ፈጣሪና አስተዳዳሪ ነው የሚለው ነገር ለሱ ሊመጥን ይችላል ወይ? ምክንያቱም ዓለም እሱ ከመምጣቱ በፊት ስንት ዘመናት አሳልፋለችና ትቆጥራለች። እና እሱ ሳይመጣ በፊት የተፈጠረችውን ዓለም እንደገና እሱ ፈጣሪዋ ነው ወይም ባለቤቷ ነው ማለት አይቻለም። እሱም ከሄደ በኋላ አለች። ማን ነው እየጠበቃት ያለው? ያው እሱ በእነሱ አባባል ሙቷል ተሰቅሏል ነው የሚሉት። በሚሞትበት በሚሰቀልበት ሰዓት የዛ ጊዜ እሱ ለራሱ እንግዲህ የሞተ ነገር ሌላን መቆጣጠርና ማስተዳደር አይችልም። ማን ነበር ዓለምን በዛ ወቅት የሚጠብቃትና የሚያስተዳድራት ይባል? መልስ የለም ማለት ነው። እና አላህ ማለት ግን አንድ ደቂቃም ሆነ ሰኮንድ ሁልጊዜ ዓለምን ከመቆጣጠርና ከማስተዳደር ያልተቋረጠ የሆነ ቋሚና ዘላለማዊ ጌታ ነው በላቸው ይላል። ወይም አልቀዩም ማለት በራሱ ራሱን የቻለ ማለት ነው። የሌላን ድጋፍ የማይፈልግ ፍጡር የተባለ ሁሉ በሌላ ኃይል ነው እንጂ የሚገኘውና የሚኖረው በራሱ ኃይል አይደለም። አላህ ካልፈጠረው በስተቀር ሊገኝ የሚችል ነገር የለም። አላህ ካላኖረው በስተቀርም ሊኖር የሚችል ነገር የለም ማለት ነው። ግን አላህ የሆነ እንደሆነ መጀመሪያ ማስገኝታ ፈጣሪ ደጋፊ ረዳት ተባባሪ አይፈልግም። ሁሉን ነገር በራሱ የሚተማመን የሆነ ጌታ ነው ማለት ነው። ነዘለ አለይከል ኪታበ ቢልሐቅ ሙሰድቀ ሊማ በይነ የደይ እና ይህ አይነቱ አልሐዩል ቀዩም የተባለው ጌታ በአንተ ላይ ይህን ኪታብ አወረደልህ በትክክል ይላቸዋል ነቢዩ መሐመድ። ይህንን ቁርአን ያለምንም ጥርጥር በእርግጠኝነት አውርዶልሃል። ያወርደውም ደግሞ ሙሰድቀ ሊማ በይነ የደይ ከበስተፊቱ የነበሩትን ኩቱቦች የሚያረጋግጥ አድርጎ ነው። እነ ተውራትም እነ እንጅልም ያ ወደፊት እንደሚጠቅሳቸው ከአላህ የተላኩ የጌታ ቃል ነበሩ በማለት እየመሰከረና እያረጋገጠ ነው ቁርአን የመጣው። ታዲያ በዚህ መልክ እስከመጣ ድረስ እነዚህ አለል ኪታቦች እምኑ ላይ በደላቸውና ነው የሚቃወሙት ማለት ነው። وانزل التوراة والانجيل من قبل هدى للناس ين قران كما وردوا بفيت لاسرائيلاويان مماريا يهونو جندا توراتنا انجيل يتبالوتن كتبوچ اوردوان يهو يالفوتن كتابوچ አረጋግጣል ማለት ይሄ ነው። كتاب እንግዲህ ተውራትና انجيل ከአላህ የተላኩ መሆናቸውን መሰከረላቸውና አረጋግጠላቸው። ስለዚህ አይሁዶችና ክርስቲያኖች ትክክለኞች ቢሆኑ ኑሮ ቁርአን ወዳጃቸው እንጂ ጥላታቸው አይደለም። ምክንያቱም የነሱን ሃይማኖት ህጋዊነት አጥልቆላቸዋል። በወቅቱ ተውራትን እንጂልን ከአላህ የተላኩ ኪታቦች ነበሩ። በእነሱ የሚመሩ ህዝቦች ትክክለኛ ሃይማኖቶችም ነበሩ በወቅቱ። አሁን ግን ተለዋጭና ተረኛ መጥቷል በሚልበት ጊዜ ኪታባቸውን ከአላህ የመጣ መሆኑን አረጋገጠና መሰከረላቸው። ታዲያ የዚህ አይነት ድጋፍ የሚሰጥ ኪታብ ለነሱ ባለውለታና ወዳጃቸው እንጂ ጥላታቸው ሆኖ ሊክዱትና ሊያስተባብሉት ባልተገባ ነበረ ማለት ነው። እና ሁደል ሊናስ የሚለው ለእስራኤሎች ማለት ነው። በሌላው አያት ላይ ሁደል ሊበኒ እስራኤል ይላል ቁርአን ራሱን በራሱ ይፈስራልና ናስ በማለት አጠቃላይ የሰው ልጆችን ሁሉ የሚያካትት አይደለም ለእስራኤላውያን ማለት ነው። ቁርአን ግን ለእስራኤል ብቻ ሳይሆን ለዓለም ዘር ሁሉ በሙሉ የመጣ በመሆኑ ያለፈውን አረጋግጦ አሁን ግን ተራው የኔ ነውና በእኔ እመኑ ተመሩ ባይ ነው ማለት ነው። ወአንዘለ ልፉርቃን እንዲሁም ደግሞ እውነትንና ውሸትን ኸይርንና ሸርን ኢማንንና ኩፍርን የሚለዩና የሚያብራሩ የሆኑ መጽሐፎችንም በተመሳሳይ መልኩ አውርዷል ቀደም ሲል ይላል። እና እንግዲህ ታዋቂ የሆኑት ኩቱቦች አራት ሲሆኑ ከነዛ በፊትና በነዛም ጣልቃ እንደዚሁ ሌላ ጽሑፍ በመባል የሚጠሩ ብዙ መጽሐፎች አውርዷል ለብዙ ነቢያቶች። እነዛ ነው ፉርቃን በሚል አታቶ ያስቀመጣቸው ይባላል። እና ፉርቃን ማለት አለዚ ወፈሪቁ በይነል ሐቅ ወልባጢል፣ በውሸትና በእውነት በጠቃሚና በጎጅ በእምነትና በክደት መካከል የሚነጥሉና የሚያብራሩ። ሰው እንግዲህ ወደ ኩፍር የሚገባው እነዚህ ነጥቦች ሲንካቱበት ስለሆነ እነዚህን በየወቅቱ የሚተነትኑና የሚገልጹ የሆኑ መለኮታዊ መጽሐፎች አውርዷል በተመሳሳይ መልኩ ሱሑፍ የሚባለውንና ዙቡርንም ጨምሮ ማለት ነው። እና አልፉርቃን የሚባለው በአንድ አንባባል በአጠቃላይ አሁን በስም ከተጠቀሱት ውጭ ያሉትን ኪታቦች ያካትታል። በሌላ አባባል ደግሞ ዘቡር ነውና ከታዋቂ ኪታቦች አሁን በስም ያልተጠራው ለዘቡር ነው ተብሎም ተተርጉሟል። በሌላ አባባል ደግሞ አልቁርአን ማለት ቁርአንን ማለት ነው። ቁርአንን ነዘለ አለይከል ኪታብ በማለት ገልጾት ነበረ። እንደገና በጣም ከሁላቸውም የተሻለና ወሳኝነት ያለው በመሆኑ በስሙ እንደገና ማስተዋወቁ ነው። በተለይም ሐቅንና ውሸትን ከማንኛውም ጊዜ በበለጠ ያብራራውና የገለጠው ቁርአንም አውርዶታል አላህ ሱብሓነሁ ወተዓላ ለማለት ተተርጉሟል ማለት ነው። እነዚህ ነከፈሩ ቢአያቲላህ እነዚያ ታዳ በአላህ አንቀጾች ወይም በአላህ ቃላት የካዱ የሆኑ ወገኖች ማለትም ቀደም ሲልም በወረዱት ይሁን አሁንም ተረኛውን ወበመጣው ኪታብ የሚክዱ የሆኑት ለሁም አዛቡን ሸዲድ በዚህ በከዴታቸው ሳቢያ ለነሱ በጣም አይከብዱ የከበደ ብርቱ ቅጣት ተዘጋጅቶላቸዋል በማለት ያስጠነቅቃል። ወላሁ አዚዙን ዙ እንቲቃም እንዲህ አይነቶችን ከሃዲዎች ለመበቀል አላህ ማንም የማያይለውና የማያሸንፈው ሀያል ነው። ጥፋተኞችንም ደግሞ የመበቀል ባለቤት ነው። ይመክራቸዋል፣ ያስጠነቅቃቸዋል። እንዲህ ብለው በጥፋታቸው ገትረው ከሄዱ ግን ያርቃቸዋል ወደፊት እንጂ ዝም ብሎ የሚያልፋቸው አይሆንም ማለቱ ነው። ኢንና አላህ ላ ይኽፋ አለይሂ ሸይኡን ፊል አርድ ወላ ፊስ ሰማእ አላህ ደግሞ ሱብሓነሁ ወተዓላ በዚች በምድር ላይም ሆነ በሰማይ ዓለም ማንኛውም ነገር አይደበቅምና አይተወርበትም። ከሱ የሚደበቅና የሚያመልጥም ነገር የለም ማለት ነው። እና እንግዲህ ጥፋተኞች በሚያጠፉበት ጊዜ እንደዚህ እንደ ዱንያ ወንጀለኞች ከባለ ስልጣን የሚደበቁና የሚያመልጡ ወይም የሚያይሉ አይደሉም። እና በኃይሉም በኩል አዚዙ ዙ እንቲቃም በጣም ሁሉንም ነገር የሚያሸንፍና ማንኛውንም አመፀኛ የሚበቀል የሚያደቅ የሚያንበረክክ ኃይል አለው ብሏል። እንደገና ደግሞ በእውቀቱ በኩል ወንጀለኞች ተደብቀውና ተስረግርገው እንዳያመልጡት ላ ይኽፋ አለይሂ ሸይኡን ፊል አርድ ወላ ፊስ ሰማእ ማንኛውም ነገር በምድርም ሆነ በሰማይ ሰማይ ቢወጣ መሬት ቢገባ ከሱ የሚደበቅና የሚያመልጥ ነገር የለም። እውቀቱ ሁሉን ነገር ያካተተ